السلام عليكم ورحمة الله وبركاته، أسعد الله لقاءكم بكل خير. የተከበራችሁ ወንድምና እህቶቻችን እንኳን ደህና መጣችሁ፣ እንደምን አላችሁ? ያን ዛሬም የአቂዳ ትምህርታችን ይቀጥላል። አላሁ ሱነተ መንሹር አለ የተቃሪ ጣይፈትና ጀት መንሱራ በሚል ርዕስ ሻህ ሐፊዝ እብን አህመድ አልሐከሚ ያዘጋጁት ኪታብ በጥያቄና መልስ መሰረታዊ የሆኑ እስላማዊ የእምነት ነጥቦችን በማስረጃ እያስደገፈ ያቀርባቸዋልና የውም አልአኺር በሚለው አጠቃላይ ርዕስ ላይ ነው ያለ ነው። ዛሬ በተለይ ማ ደሊሉ ልኢማን ቢልጀነት ወናር፣ ጀነትና ናር ለመኖሩ ማስረጃው ምንድን ነው ከቁርአን የሚል ጥያቄ ከተነሳ መልሳችን ምን ይሆናል በሚለው ላይ እንጀምራለን። ማ ደሊሉ ልኢማን ቢልጀነት ወናር፣ አንድ ሰው እንደ ስራ ውጤቱ መልካም ሰርቶ ከሆነ ጀነት እንደሚያገኝ፣ ጥፋትና መጥፎ ሰርቶ ከሆነ ደግሞ ቅጣት ጀሀነም እንደሚጠብቀው የሚገልጡ በግልጽ አያቶች አሉ ወይ ተብሎ ከተጠየቀ እንደሚከተለው ይሆናል መልሱ። ቃል አላሁ ተዓላ ፈኢን ለም ተፍዐሉ ወኢን ኩንቱም ፊ ረይቢን ሚማ ነዘልና አላ አብዲና ይላል ሱረቱል በቀራ መግቢያው አካባቢ። በነቢዩ ላይ ያወረድነው መመሪያ የእኛ ቃል መሆንና አለመሆኑ እያጠራጠራችሁ ከሆነ አቶ ቁርአንያ ወአን ኩንቱም ፊ ረይቢን ሚማ ነዘልና አላ አብዲና ፈሱረ ሱረቲ ሚን ሚትሊ ሐምሳያው የሆነ ሌላ አያት ተመሳሳይ አምጡ። ፈይለም ተፋሉ ወለን ተፋሉ ያለያ ይዞ ማለት ነው። ይሄንን ማድረግ ባትችሉ መቼም አትችሉምና ፈተቁና አረለቲ ወቁዱ አናስ ያቺ መከታተያው ወይም አገዷ ሰው የሆነላት የሆነችው እሳት ተጠንቀቋት ይላል። ወለሂጃራ ድንጋይ የሆነ የጀሀነም እሳት መከታተያው እሳትና ድንጋይ ነው ማለት ነው። ወይደት ሊልካፊሪና እና ያቺ የጀሀነም እሳት ለካሃዲዎች የተዘጋጀች ሆነ። ወይደት ሲል እንግዲህ የተዘጋጀ ጃሂዝ የሆነ ነገር ነው ማለት ነው። ጀነትም ሆነ ጀሀነም ገና ወደፊት ይፈጠራሉ ሳይሆን አላህ ሱብሃነሁ ወተዓላ ሁለቱንም ፈጥሮ አዘጋጅቶ አስቀመጣቸው መሆኑን ሲገልጽ ጀሀነም በተመለከተ ወይደት ልልካፊሪን በማለት ገለጸ ማለት ነው። ወይደት የሚባለው ገና ወደፊት የሚመጣን ነገር ሳይሆን ተዘጋጅቶ ያለቀ ነገር ነውና ማለት ነው። ወበሽር ለዚነ አመኑ፣ አያይዞም ደግሞ እነዚያን አማኞችን አብስራቸው። ወአሚሉ ሷሊሃት መልካም ለሰሩት አነ ለሁም ጀናቲ ተጅሪ ምን ታህቲሃ አልአንሃር ለእነሱ ከስሮቻቸው ጅረቶች ፈንድተው የሚሰራጩባቸው የሆኑ አትክልታማ ለምለም ሀገሮች እንዳሏቸው ንገራቸው። ወይሩሃ ማላ ያሳ ከይህም ሌላ በርካታ አያቶችን እናገኛለን ጀነትና ጀሀነም ተዘጋጅተው እየጠበቁ መሆናቸውን የሚገልጹ ማለት ነው። وفي الصحيح فصحيح البخاري ان تتجلدوا دمو ما من دعاء النبي صلى الله عليه وسلم نبيو كم يارغواچو دعاء قالاتو في صلاه الليل صلاه الليل لا من يلو نبر لقد الحمد انت الحق مسغان انت يجبا انت منور يترجاجت جيتانو وعدك حق دون تصفق على اونو አንተ እንዲያረጋለሁ ይብለህ በሰው ተስፋ ቃል ከገባህ ያ ቃልህ የማይታጠብ የተረጋገጠ ነው አሉ። ወሊቃው ከሀቁን አንተ ጋር መገናኘትም ሀቅ ነው የመልቅያማ ወቀውሉ ከሀቁን ምስክርህም ሀቅ ነው አንተ የተናገርከው ውሸት ነው ሰው ላይ ይታሰብ አሉና ወልጀነቱ ሀቁና ጀነትም እንደዚሁ ሀቅ ነው። ጀነት አለ ለመልካም ሰራተኞች ተብሎ የተነገረው ነገር የተረጋገጠ ጉዳይ ነው። ወናሩ ሐቁን ጀሀነም እሳትም እንደዚሁ ለአጥፊዎች ያለች የተደገፈች መሆኗ የተረጋገጠ ነው። ወነቢዩን ሐቅ ነቢያትም ከአላህ ተመርጠው መላካቸው እውነት ነው። ወሙሐመድ ሰለላሁ ዐለይሂ ወሰለም ሐቅ በተለይ ሙሐመድ ያው የነቢዮች መደምደሚያ በመሆን የተረጋገጠ እውነት ነው። ወሰዓቱ ሐቅ የውም አልቂያማ ደግሞ ዓለም ፍጻሜ ላይ ስትደርስ የምትከሰተው የመጨረሻዋ ቀን እሷ መምጣቷ አያጠራጠርም። ላራይ በፊህ ሀይላ እና በየቦታው ማለት ነው። እንግዲህ እነዚህ አንድ ቃላቶች በሙሉ እነዛ አላህ Subhanahu Wa Ta'ala في كتابه العزيز የተከሳቸው ነገሮች حق መሆናቸው ተመሰከረ حق ማለት الامر الثابت الذي لا يشك فيه يمعطرطر መኖሩ የተረጋገጠ ነገር ማለት ነው وقوله صلى الله عليه وسلم በሌላው ሐዲስ من شهد لا اله الا الله كالله بستقر ትክክለኛ አምላክ እንደሌለ የመሰከረ ወዲሁ በዛት በስፈቱ ብቻኛ ሲሆን لا شريك له አጋር ሳይኖረው መኖሩን ያረጋገጠና የመሰከረ ፋና መሐመድን አብዱሁ ገልጋይ ባሪያና ወረሱሉ ታማይ መልእክተኛው መሆናቸውን የመሰከረ ወአና ኢሳ ኢሳ ኢብኑ ማርያም አብዱላህ ያአላህ ባሪያና ወረሱሉ መልእክተኛ መሆናቸውን የመሰከረ ሰው ወከሊመቱ አልቃ ኢላ ማርያም ወዲመሪሙ አልአዝራ ያስተላለፋት የትዛዝ ቃል ውጤት መሆናቸውን የመሰከረ ያው ያለው ወንድ አርግጂ ብሎ በሰጠው ትዛዝ መሰረት ተጸንሶ የተረከዘ ነብይ ነው ብሎ ያመነ ወሩሁ ሚን ከሱ የሆነ በቀጥታ ወደ መርየም የተላለፈ ኢማንፈስ ውጤት ነው። አላህ Subhanahu Wa Ta'ala ጅብሪልን ሄደክ ንገራት አላህ አርግጂ ብሎ ሻል ያለው ወንድ ብሎ ቃሉን ሲነግራት የጅብሪል እስትንፋስ ነው በቀጥታ ወደ ሰውነቷ ሰርጦ በመግባት የተጸነሰው ማለት ነው። የጌታ ተዛዝ ወልጀነቱ حق የነው ሻሂዱ አሁን ጀነትም حق ነው ብሎ የመሰከረ ወናሩ حق እሳት መኖራም حق ነው ብሎ እንደዚሁ የመሰከረ አድኸለሁ الله الجنه የነ አይነት አማኝ ሰው አላህ ጀነት እንደሚያገባው ነው አላማ ካነ ምን العمل ስራው ምንም ይሃል ቢሆንናው ማንኛውም ስራ ላይ ይሁን እነዚህ መሰረታዊ ነጥቦችን ከልብ የተቀበለ ሰው አላህ ጀነት ማስገባቱ እንደማይቀር ነው። እና አላማ ካነ ምን العمل ማለት ቀላው ከቱረ ማለት ነው። ስራው ብዙ خیر ስራ ቢኖረውም ጥቂትም ቢሆን ዝሮ ዝሮ ይሄ አይነት አቋም እስካለው ድረስ ጀነት መግባቱ አይቀርም ማለት ነው። እና ስራ ባይኖረውም ማለት አይደለም። ስራው አነሰም አደገም የስራ መሰረቱ ኢማን ነው። የኢማን ነጥቦች ደግሞ አሁን የተጠቀሱ ነገሮች ናቸው ማለት ነው። የኢማን ነጥቦች ዓለምን ተረተር ተቀብሏል ከዛ በኋላ ግን ዋጅባትን መስራት አለበት ከዋጅባቱ የተወሰነ ቢጎድል እንደገና ደግሞ መሐረማትን መከልከል አለበት ከመሐረማቶች የተወሰኑትን ቢዳፈር ስራው አልተሟላም ማለት ነው። በተወሰነ ደረጃ ግን ሰርቷል። ስለዚህ ስራው አደገም ማነሰም በመሰረቱ እምነቱ ጤናማ እስከሆነ ድረስ ጀነት አላህ ሳያገባው አይቀርም። እና በቀጥታ ምሮት ሊገባው ይችላል ወይም ደግሞ ቅጣት ገብቶ ተቅጣት በኋላም በተወሰነ ደረጃ ተቀጥቶ ወጥቶ ወደ ጀነት ሊያልፍም ይችላል። ሁለቱም አህቲማል ነው ማለት ነው። ንሰው ጀነት ይገባል ማለት ጀሃነም ያገኘው ማለት አይደለም ሊያገኘው ይችላል። اخرجه نهن الحديث امام البخاري ومسلم اورتوتال وفي روايه من ابواب الجنه الثمانيه ايها شاء تسمنتو الجنه بروچ በፈለገው አቅጣጫ ሊያስገባው ይችላል ይላል ማለት። እና እነዚህ ንሱሶች እንግዲህ ጀነትና ጀሃነም የሚባሉ ነገሮች ገና ወደፊት የሚፈጠሩ ሳይሆን ታውን ቀደም ፈጥረ ተፈጥረው ተዘጋጅተው ያሉ መሆናቸውን ነው የሚያሳየው ማለት ነው። ማማን አልኢማን ቢልጀነት ወናር ጀነትና ናር ጀሃነምና ጀነት ማመን አለብህ ሲባል ምን ማለት ነው ብሎ ቢጠይቀንስ ማናው የዝትርጉሙ አተስዲቁል ጃዚም ቢውጁድሂማ ሁለቱም አገሮች መኖራቸው የተረጋገጠ ነው ያለምንም ጥርጥር ጀነት የሚባል ዓለም እንዳለ ጀሃነም የሚባል አገር እንዳለ በርቁጣ በቁርጠኝነት ማመመቀበል ማለት ነው። ወአነሁማ መኽሉቃታን ኢልአን እነዚህ ሁለት አገሮች አሁን ተፈጥረው ነው የሚገኙት ማለት ነው አሉ ቀደም ሲል መጀመሪያ ማለት ነው። ወአንደሁማ ባቂያታን እነሱ ለወደፊትም ደግሞ ቀጣይ ናቸው። ይብቃ ኢላሂ ለሁማ አላህ ለዘዋትር እንዲኖሩ ብሎ ነው እና የፈጠራቸው። ላጠፍነ ያኒ አበደን ሁለቱም ዓለሞች በጭራሽ አይጠፉም ማለት ነው። ስለዚህ አላህ Subhanahu Wa Ta'ala خالدين فيها الى الجنه ምላይ ጀነትም ላይ በሁለቱም የተሰየሙ ሰዎች አላህ Subhanahu Wa Ta'ala ለዘላለም ይቀጥላሉ ይያለ ነው የሚናገረው እንጂ የተወሰነ ጊዜ አገልግሎት ሰጥተው የሚከስሙና የሚጠፋ አይደሉ ማለት ነው። በርሁሉ ፊ ዳሊክ فالذي وسط كل ما احتوت عليه هذه من نعيم وتلك من العذاب ሁለቱም አገሮች ያካተቷቸው ነገሮች እንደዛው ቋሚ ሆነው ይከተላሉ። እሬ በጀሃነም ውስጥ የተለያዩ የቅጣት አይነቶች አሉ። ዘማሪሮች አሉ፣ ዘቁሞች አሉ። እነዛ ሁሉ አብረው ይከተላሉ ማለት ነው። በጀነትም እንደዛው የነዒሙ አይነት ተቆጥሮ ተሰፍራ ይዘለቀም። ማለ አይኑን ራስ ወላ ኡድኑን ሰሚዓት ወራ አልዒኑ ወልጃኑ የምግቡ የመጠጡ የአልባሳት የጌጣጌጡ አይነት ሁሉም እንዳለ ይከተላል ማለት ነው። ማደሊሉ አላ ወጁዲሂማ አልአን እነዚህ ሁለት ዓለሞች አሁን ባሁን ወቅት ራሱ ተፈጥረው ተዘጋይተው ያሉ ናቸው ለማለት የሚያስችለን ግልጽ የሆነ ማስረጃ አለ ወይ ብሎ ቢጠይቀንስ جواب اخبرنا الله عز وجل انه ما معدتاني ሁለታቸው ላይ ወዒደት ይላል ጀነትን ወዒደት ለሙተቂን ይላል ጀሃነምን ወዒደት ለካፊሪን ይላል ስለዚህ ለሙተቆች የተዘጋጀች ሀገር ናት አላህ ለሚፈሩና በፍቃዱ ለሚመሩ የተዘጋጀች ጀነት አለች ይላል እንደገና ለካፊር ለሙናፊቅ ለሙጅሪሞች ደግሞ ወዒደት ለካፊሪን በማለት ሁለቱም የተዘጋጁ እንደሆኑ ይገልጻል ማለት አለ ዒምራን ወዒደት ለሙተቂን የሚለው ራሱ አለ ዒምራን 133 ላይ ሲገኝ እዛም ጀሃነምን በተመለከተም እዛው ሱራ ላይ ወዒደት ለካፊሪን ይላል በ131 ላይ ማለት ነው። አደሙ ወዘውጁሁ ጀና واخبرنا الله تعالى اسكن ادم وزوجه الجنه قبل اكلهما من الشجره عندهم الله نبي ادم ان حوان فطروا جنه እንዲያስገባቸው اسكن انت وزوجك الجنه ነው ጀነት ውስጥ ገብተው እንዲኖሩ እንደፈቀደላቸው ይገልጽልናል ማለት። ስለዚህ ጀነት ባት ነው ኑሮ አደምና ሐዋ ገብተው ለምን ይስተናገዱ ነበር ማለት ነው። فاخبرنا تعالى بان الكفار يعرضون على النار غدوا وعشيا እንደገና ደግሞ ካፍሮች ከመቱበት ለት ጀምረው ሩሃቸው ጧትና ማታ ሁሉ ጊዜ በየለቱ በጀሃነም ላይ አርድ ይደረጋሉ ይላል። ይሄ ነው ነገ ቂያማ ሲደርስ የምትገባበት ቦታ እየተባለ እንዲጎበኘው ይደረጋል ሩሁ ማለት ነው። ወቃለ ነብዩ ሰለላሁ ዐለይሂ ወሰለም እንደውም በሌላው ሐዲስ አጥላቱ ፊል ጀና ከለለተል ሚዕራጅ አላህ Subhanahu Wa Ta'ala ሁለቱንም ዓለም አስጎብኝቷቸዋል ጀነትንም ጀሃነምንም እና ምን አሉ ጀነት ዓለም ላይ ዘልቄ አስተዋልኩኝ አሉ። ፈራአይቱ አክሰረ አህሊ አልፉቃራ ከጀነት ውስጥ በጣም በዝተው ያየኋቸው የጀነት ባለቤት ሆነው ደዎች ነው ወጣላቱ ፊናር እንዲሁም ጀሃነምን አስተዋልኩኝ። ፈራአይቱ አክሰረ አህሊ አንሳ በጀሃነም ደግሞ የሚበዙት ሴቶች ናቸው አሉ። እና ምክንያቱንም ያው ይዘረዝራል ማለት ነው። አልሐዲስ ወተቀደመ في ፍትነት عذاب القبر اذا مات احدكم يرد عليه مقعده አንድ ሰው በሚሞትበት ጊዜ ገና ሮሆ ሲወጣ እንዲሁም መቃብር ሲገባ ጥያቄ ይደረግለታል። ከዛ በኋላ ጥያቄውን በትክክል ከመለሰ ማጀነትን እንደ ፊልም ገልጦ ያሳዩታል ይላል መላእክቶቹ። ይሄውል هذا مقعدك عبدلك الله من النار ለታሪ ጀነት ቦታውን ያሳዩት። አሁን ይህን ጥያቄ በመመለስህ ጀሃነም ልትጋለጥ የነበርከውን ከዛ ወደዚህኛው እድል አንተ ገልብጦሃል አሁን ይሄን ሀገር ነው ወደፊት የሚጠብቀው ብለው የተዘጋጀለትን ጀነት ያሳይታል። በተቃራኒው ደግሞ ጥያቄ አልመለሰና የወደቀ ከሆነ ጀሃነምን ከፍታ ያሳይታል። ይሄ ነው ያንተ ሀገር።